للفقراء الذين احصروا في سبيل الله لا يستطيعون ضربا في الارض يحسبهم الجاهل اغنياء من التعفف تعرفهم بسيمهم لا يسألون الناس إلحافا وما تنفقوا من خير فإن الله به عليم الذين ينفقون أموالهم بالليل والنهار سرا وعلانية فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون للفقراء الذين أحصروا في سبيل الله صدقات وهم مصوات وشاتشو مدلقات يميقباتشو ለነዚያ በአላህ መንገድ ለታገዱ ችግረኞች መሆን ይኖርበታል ባላቸው ማለትም ራሳቸውንና በተሰቦቻቸውን ከስበው ለማስተዳደርና ለመርዳት በዲን ስራ የታገቱ የሆኑ እንደሌላው ሰው መስራትና መጠቀም እየቻሉ የዲን ግዴታቸውን በማስቀደም ፊሰቢልላህ በመሰለፋቸው ራሳቸውንና በተሰቦቻቸውን ለችግር ያጋለጡ ለሆኑት ወገኖች በቅድሚያ ስጧቸው ይላል። እንግዲህ ሷሃቦች በዛ ወቅት የዲን ስራውን በማስቀደምና ትኩረት በመስጠት በጂሃድ እየተሰለፉ ለራሳቸውና ለበተሰቦቻቸው ቀለብ ስተማጣት ይደርሱ ነበር። ለነዛ ነው በቅድሚያ መስጠት ያለበት። لا يستطيعون ضربا في الارض እና እነዚህ ሰዎች በዲን ስራ በመያዛቸው ሰበብ በመሬት ላይ ለግል ጉዳያቸው መንቀሳቀስንና መከሰብን የማይችሉ የሆኑት ይላል። ሰይረን ፊል አርዲ ለትጃራ ማለት ነው። ለንግድ ጉዳይ ወዳና ወዲህ እንደ ጓደኞቻቸው መንቀሳቀስ የማይችሉ የሆኑ يحسبهم الجاهل اغنياء من التعفف እንደገና ደግሞ ሰውን እርዳታ ባለመጠየቅና ባለመለመናቸው የተነሳ የነሱን ሁኔታ ተለቅ ብሎ የማያቀሰው ሀብታሞችና ባለጸጋዎች አድርጎ የሚገምታቸውም ናቸው ይላል። ችግረን ብለው ደግሞ እንደማንኛውም ችግረኛ ሄደው ሰው ፊት ለልመና አይጋለጡም። መጀመሪያውንም አውቀውት ይሄኛው ይብስብናል ብለው ነውና የዲኑን ጉዳይ ቅድማ እየሰጡት የፈለገው ችግር ቢፈራረቅባቸው እንኳን ጥርሳቸውን ነክሰው ዝም ይላሉ እንጂ ሲለምኑ አይታዩም። ባለመለመናቸውና ሰዎችን እርዳታ ባለመጠየቃቸው ታዲያ የነሱን ሁኔታ በቅርብ ለማያቀሰው እንደኛው ሀብታሞች ናቸው ብለው ይገምቷቸዋል የሚሰጡት እንኳን ወገኖች ሳይቀሩ ማለት ነው። ይሁን እንጂ ታሪፉም ቢሲማሁም በልዩ ምልክታቸው ታውቃቸዋለህ። ችግር ያለበት ሰው ችግሩን ለመሸፋፈን ቢሞክርም የኑሮ ደረጃው ራሱ ከሰውነቱና ከሁኔታው ይታወቅበታል ማለት ነው። እንደገና ደግሞ እነሱ በቃላቸው ይፋ አውጥተው ችግሮናል እርዱንም ባይሉ በሁኔታቸው የኑሮ ደረጃቸው ራሱ ያሳውቃል ማለት ነው። ላይሳሉን الناስ ኢልሃፋ እነሱ ችግሩ ቢጠናባቸውም እንኳን ሰዎችን ችክ ብለው አይለምኑም። በጣም የጠናባቸው እንደሆነ ምናልባት አንዳንድ ጊዜ ያሸምሩ ይሆናል ማለት ነው። የሰደቃን ፈዳኢል ምናምን በማስተዋወስ እርዳታ ሰው እንዲያስተዋውሳቸው ለማድረግ ያሸምሩ ይሆናል እንጂ ግልጽ ሆነው ወይም እንደው ሰውን በማስቸገር በማፋጠጥ መልክ አይለምኑም። ወማቱን ፍቁ ምን ኸይርን እና ለማንኛውም በዚህ በተነገራችሁ መልኩ የምታወጡት የሆነው ገንዘብ ፈኢነላህ ቢሂ ዓሊም ያንን የምታወጡትን ለማን ለምን እንዴት በምን መልኩ እንደምታወጡት አላህ ጠንቅቆ የሚያጌታ ነውና እሱ በሚፈልገው ሁኔታ ከሆነ ተገቢም እንዳችሁን እንደሚሰጣችሁ ነው። ግን እሱ እንደማይፈልገው ከሆነ ደግሞ ብታወጡትም ያው ደጋግሜ በመሳሌ እንደነገርኳችሁ ዋጋ ቢስ ይሆናልና በዚህ በሚጠቅማችሁ መልክ እንድታተኩሩ ማለት ነው። الذين ينفقون اموالهم بالليل والنهار سرا وعلانية እነዚያ ገንዘቦቻቸውን በሌሊትና በቀን እንዲሁም በመስጠርና በይፋ ያለማቋረጥ ባስፈላጊው ወታና ሁኔታ የሚያወጡና የሚለግሱ የሆኑ ወገኖች ፈረሁም አጅሩሁም ዒንደ ረቢሂም በዚህ መልክ ገንዘባቸውን ለአላህ ብለው እስካወጡ ድረስ ጌታቸው ዘንዳ ተገቢ የሆነ ምንዳቸው ተዘጋጅቶላቸዋል። ወላ ኸውፉን ዐለይሂም እና ለወደፊት በአላህ ዘንድ ቅጣትና መጥፎ ያጋጥመናል ብለው አይፈሩም። ወላሁም ይሕዘኑን ያወጣነዎች ደግሞ ዋጋ ቢሱኖ ኪሳራ ላይ እንወድቃለን ብለውም አያዝኑም በማለት ያረጋግጣል ማለት ነው። الذين يأكلون الربا لا يقومون إلا كما يقوم الذي يتخبطه الشيطان من المس ذلك بأنهم قالوا إنما البيع مثل الربا وأحل الله البيع وحرم الربا فمن جاءه موعظة من ربه فانتهى فله ما سلف أمره إلى الله ومن عاد فأولئك أصحاب النار هم فيها خالدون يمحق الله الربا ويربي الصدقات والله لا يحب كل كفار أثيم إن الذين آمنوا وعملوا الصالحات وأقاموا الصلاة وآتوا الزكاة لهم أجرهم عند ربهم ولا خوف عليهم ولا هم يحزنون يا أيها الذين آمنوا اتقوا الله وذروا ما بقي من الربا إن كنتم مؤمنين إن لم تفعلوا فأذنوا بحرب من الله ورسوله وإن تبتم فلكم رؤوس أموالكم لا تظلمون ولا تظلمون وإن كان ذو عسرة فنظرة إلى ميسرة وأن تصدقوا خير لكم إن كنتم تعلمون واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون الذين يأكلون الربا لا يقومون إلا كما يقوم الذي يتخبطه الشيطان من المس انجري كريم سيل بتقلت او مسرت اساوش لو قنو تشاتشو راهي عدركو ممسوت النامر دات ستبك باتشو راس وداد بموهن دقمو يا اقباب يللونا هقوت اكمن لما اقبس بس بماسب باراتا قنزب ወይም ደግሞ ወለዲን በመሰብሰብና በማከማቸት የሚበሉ የሆኑት ወገኖች ሰው እንግዲህ ሙእሚን እንደመሆኑ ለራሱ የሚወደውን ለሌላ መውደድ አለበት ተብሏል። እሱ ተርፎት ገንዘቡ ሲከማች እንደገና ሌላ ወገኑ የለት ጉርሱን አጥቶ ወለዲ እስከመበደር ድረስ በሚሄድበት ጊዜ የሱ እንደም ለመምጠት አሪባ የሚያበድሩ የሆኑት ወገኖች لا يقومون الا كما يقوم الذي يتخبطه الشيطان يوم القيامة بمين السبت كذية سيطان لكفوت او ديكيت بشتا يزوت ايتن بوجه بوجهنا ايتن قداك قدا اندى من نساو اينت انجي اندو سلام او يهونا النساس من نسات ايشلوم من دي اينت وچويلا انان قدي ريبا يمي بلو سوچ جنا سين نسو ليو ملك تالات شو ليلو سو بكت تاتمك عبرو دينو تنستو ولي محشرو سيامراكت تبرو النزيقين ልክ አውድቅ በሽታ እንደያዛቸው ይነሱና እንቆማለን ሲሉ ተንገዳደው መልሰው ሄደው ይደፋሉ። እንደገና ደግሞ ይነሳሉ። ባፋቸው አረፋት እየከፈቱ ሰውነታቸው እየተሸማቀቀ በጣም አስቀያሚ በሆነ መልክ ነው ማነሳቸው። ምንድነው ይሄ ደግሞ ሲባል ይሄማ ሪባ በላተኛ ነበር እየተባለ ለዓለም ህብረተሰብ ይሳጣልና ይጋለጣል ማለት ነው። እና يتخبطوا الشيطان من المسيح سيطان السن ودا وديه يانجدا قده يميتلونا يميتشا وتبت اندهونه سويه سيطان كمن كاتونا كمل كفو يتنسى يزاينة بشتال ستنا وتوسو بيقودانا ويودكنا يتقوساقولا انده ميتايو عينت سو عدركينو يمانا ساجو ويلا ينجري باخرانا وبتبالبتنو بللا بكل بدونيام تفسروال مالتنو የንግዴ ህገወጥ ንግድ የሚያደርግ ሰው ለጊዜው እንኳን ገንዘብ ያገኘውና የበለጸቁ መስሎት ቢንቀሳቀስ ከትንሽ ጊዜ በኋላ የገንዘብ ያሰከረው በሚሄድ ጊዜ ሐላልን ሐራምን ሳይለይ እንዲሁ ዝም ብሎ በማግበስበስና በማምታታት ለሰዎች ትዝብት የሚጋለጥ ክብረ ቢስ አድርገዋለሁኝ ነው የሚለው ዳሊክ እና ይህ ሊሆን የቻለበት እነዚህ አቀለ ተሪባ በዚህ መልክ እንዲነሱ የተደረገበት بأنهم قالوا إني عينة وجو سوات يالو بمهنة جونو إنما البيعو ينقر سرها مثل الربا عند والذي وهم من داراتانو من ليو إيالو يميكا ومنا يميكا راكرو بمهنة جونو مولاسو بيتشاس أيوان الله حرام يارجو النقر عند يتفكر يونو إيالو يكراكرا اللو مالتنو نايها بابالنقري تدينو يمياواتانو مولاسو ونجل نبرا እነዚህ ግን ተበይ አይለይም ሲሉ حرامን حلال ነው ብለው በመካዲና በማስተባበላቸው ኩፍር ውስጥ ገቡ ማለት ነው። እንዳውም ሪባን ከበይ የተሻለ حلال ለማስመሰል ምሳሌውን አነጋገሩን አስቀደሙት። ለመሆኑ የንግድ ስራ እንደ ሪባ አይደለም እንደ ነው ያሉት ገልብጠው ሪባ እንደ ንግድ አይደለም እንደ ቢሉ ይሻል ነበር። እነሱ ግን ሪባን የተሻለ حلال በማስመሰል ንግድን የሱ ተከታይ ያደረጉና የንግድ ስራ ይሄው ተፈቅዷል ታዳ የንግድ ስራ ከሪባ ምለየው እንዳውም ሪባ በበለጠ መፈቀር ነበረበት እንጂ እንደማለት ነው ያደረጉት ማለት ነው። ይሄን በማለታቸው ነው በእጅጉ ተቆጥቼ ለቅጣት የደገስኳቸው ይላል። ወአሐለላሁ አልበይዓ ወሐረመ ሪባ አላህ ነፃ ንግድን የፈቀደ አራጣን ወይም ወለድን የከለከለ መሆኑ እየታወቀ እነሱ ግን በተገላቢጦሽ ሪባ ከበይዕ የማይለይ መሆኑን በመናገራቸው ነው። فمن جاءه موعظة من ربه ان كجتاو يهنا غساتينا مكر يدرسو سو يهن ريبان بماسملكت فانتها ان بدرسو غساتيه مكنيات قدم سير سيراو كنبرو طفات يتحرمنا يتقطب فله ما سلف لذي عينتو سويه ممرياونا ماستنكياو كمدرسو بفيت بذي ملك يكسبو نبرت كاله እሱ ይፈቀድለታል ሳይውቀውና የተበሰበው ማለት ነው። ይሄ ምን ረህመትላህ ነው። እንግዲህ የሪባ حرام ከመደረጉ በፊት ሰው በዚህ መልኩ ሲሰራና ብዙ ገንዘብ ሲተበስብ ቆይቶ حرام መሆኑ ከታወጀ በኋላ የጌታን ትእዛዝ አክብሮ ለወደፊት ለመከልከል ዝግጁ ከሆነ እስከዛሬ የተበሰብከውን ገንዘብ አውጥተህ ጣል አንለውም እንፈቅድለታለን ነው የሚለው። ወአምሩሁ ኢላላህ ግን በዛ ያላግባብ በሰበሰበው ገንዘብ ወደፊት እንግዲህ በአላህ ፍቃድ ይከተልበታል አላህን ፈርቶ ወይም እንደለመደ መልሶ ደግሞ ያገረሽበትና ያፈርስ ይሆን ይሄ ወደ አላህ የሚመለስ ነገር ነው። ለጊዜው ግን ተውባ አድርጌያለሁኝ ካለ ያለፈውን ተውለታለሁኝ ማለት ነው። ወይም ወአምሩ ኢላላህ ማለት የሰው ሐቅ አለበትና ባለፈውም ቢሆን ለጊዜው በዱንያ መልስ እንኳን ባይባልም አባአላህ ዘንዳ ያስጠይቀውና ያስጠይቀው እንደሆነ ለሱ የተተወ ይሆናል ማለት ነው። ሰዎችም ያገባቸው ነገር የለም። ወመን አድ እና ሪባ ከተከለከለና እርም መሆኑ ከተረጋገጠ በኋላ ወደሱ ስራ እንደገና የተመለሰ ሰው ፈኡላኢካ አስሃቡ النار هم فيها خالدون እንዲህ አይነቶቹ ወስላቶች የጀሃነም ምድቦች ናቸው። ጀሃነምም ከገቡ በኋላ ለዘላለም በዛው ይከተላሉና ይዘወትራሉ እንጂ የሚወጡበት ምክንያት አይኖራቸውም ይላል። ማለትም ያው እነመል በይዑ ሚትሉ ሪባ በሚለው ስሜታቸው እስከሄዱ ድረስ ከፍረዋልና ሪባና ንግድ አይለይም ስለሃሉ ዘላለም የሆነ ቅጣት ውስጥ ይገባሉ ነው የሚለው። የመሐቁላሁ ሪባ ወይርቢ ሰደቃት ደግሞ በዚህ በወለድ ወይም ባራጣ የሚሰሩ ሰዎችን ጥቅም አላህ ከትንሽ ጊዜ በኋላ ደብዛውን ያጠፋዋል። በዚህ በሐራም የሚከፈሰብ ገንዘብ አንድ ቀን መውደሙና መክሰሩ የማይቀር ነው። ለጊዜው እንኳን ያደብ ከበለጸኩ ቢመስለው ማለት ነው። ወይርቢ ሰደቃት ምጽዋትን ግን ይባርከዋልና ያታድገዋል። ለወገኑ ርህራሄ አድርጎ ምጽዋት የሚሰጠው ሰው የንብረት ተገንዘቡ ሰደቃ በሰጠለት ቁጥር ገንዘቡ እየፋፋና እያደገ እንደሚሄር ነው ማለት ነው። እና አከራም ሳይደረስ እዙሁ ዱንያ ላይ የሁሉም ውጤት ይታያል ማለት ነው። ወላሁ ላ ይሁቡ ኩለ ከፋሪን አቲም እና አላህ ሱብሃነሁ ወተዓላ ከሃዲና ወንጀለኛ የሆኑትን ሰዎች ሁሉ አይወዳቸውም ማለት እሱ እንግዲህ የከለከለውን ነገር ለምን እከለከላለሁኝ ብለው የሚክዱ እንደገና እሱ የጠላውን ነገር ማን አለብኝ ብለው ዝም ብለው የሚሰሩና የሚዳፈሩ የሆኑትን አላህ ሱብሃነሁ ወተዓላ የማይወዳቸው መሆኑን ይወቁና ይጠንቀቁ ማለት ነው። እነዚህ አመኑ ወአሚሉ ሷሊሃት እንግዲህ የከፋሮች የካሃዲዎችና የወንጀለኞች ውጤት ምን እንደሆነ ከተገለጸ በአንጻሩ ደግሞ ስለ አማኞችና ስለ በጎ አድራጊዎች ስንመለከት እነዚያ በጌታቸውና በመብቱ ያመኑት እንደገና እሱ የሚፈልገውን መልካም ሁሉ የሰሩት ወአሚሉ ሷሊሃት ዋቃሙ ሶላት እሱ ከመወዳቸው ስራዎች መካከል የመጀመሪያውና ዋነኛው ሶላት ነውና የስግደት ግዴታቸውን አስተካክለውና ጊዜውን አክብረው አሳምረው የሚወጡ የሆኑት ወአተው ዘካት ግዴታ መጽዋታቸውን ደግሞ በሚገባ የሚለግሱና የሚያደርሱ የሆኑት ለሁም አጅሩም ዒንደ ረቢሂም ለእንዲህ አይነቶቹ አማኞችና በጎ አድራጊዎች የጌታቸው ዘንዳ ተገቢ የሆነ ወረታቸውና ምንዳቸው ተዘጋጅቶላቸዋል። ወላ ኸውፉን አለይሂም እና እንዲህ አይነቶቹ አማኞች ቅጣት ይደርስብናል ብለው አይፈሩም። ወላሁም ያዘኑን የስራችን ዋጋ እናጣለንም ብለው አያዝኑም። ወይም ያወጣነውን ገንዘብ ያለ መተኪያ እንዲዋውጥተን እንቀራለን ብለው አይሰጉም ማለት ነው። ያ አዩሃ الذين آمنوا اتقوا الله እናንተ በአላህ ያመናችሁ ወገኖች ወይ ያመናችሁበትን ጌታ አላህን ፍሩ። ወደሩ ማ በቀየ ሚን ሪባ ከሪባ ሂሳብ የተረፈውንም በዛው እንዳለ ተውት። እንኩንቱ ሙእሚኒን አማኞች ሆናችሁ እንደሆነ ይህንን የጌታችሁን ትእዛዝ እንደምታከብሩ ነው በላቸው ይላል። ይህ የመጣበት በኒ አምር የሚባሉ የጥቂት ሰዎች የታወቁ ሀብታሞችና በዛሪዎች ነበሩ ይባላል በሪባ በጃሂልያ ጊዜ። እና ከነሱ ደግሞ በኒል ሙጊራ የሚባሉ ብሔረሰቦች በደሯቸው ነበር ሁልጊዜ። አሁን ብዙ እዳ እንደተደራረበ በበኒል ሙጊራ ላይ እነዚህ ጧኢፎች ይሄ የሪባ መከልከል አዋጅ ደረሰባቸው ማለት ነው። ይህ ጊዜ ቶሎ ሂሳባችንን እንቀበል ይሄ ነገር ከመታወቁ በፊት በማለት ተንቀሳቀሱ ይባላል ሂሳባቸውን ለመቀበል። ይህ ጊዜ ማን ነው የምትሽቀዳደሙት አላህ አማኞች እስከሆናችሁ ድረስ እናንተ ሙእሚን የሆናችሁ ወገኖች ዋና ገንዘባችሁን ረሰል ማርን ተቀበሉ፣ የሪባ ሂሳባችሁን ግን ቀጥለን እንሰበስባለን ማለት አትችሉም፣ መተው አለባችሁ እዛው እንዳለ። ያው ቀደም ሲል ከአዋጅ በፊት ብትወስዱ ኑሮ ጥሩ ነበረ ታመልጡ ነበር። አሁን ግን የሪባውን ሂሳብ እዛው ባለቤቱ ላይ እንዳለ መተው አለባችሁ አማኞች ከሆናችሁ አላቸው። ይህ ጊዜ ሙእሚኖች ነበሩና ተደናግጠው እዛው ላይ ቆሙ ማለት ነው። ፈኢለም ተፋአሉ አላቸው፣ ይህን ማስጠንቀቂያ አክብራችሁ አሁን የነገርኳችሁን ነገር ባታደርጉ ፈእዘኑ ቢሐርቢ ሚነላሂ ወረሱሊ ከአላህና ከመለክተኛው በኩል ከባድ ጦርነት እንደሚዋጥን እንደሚታወጅባችሁ እወቁ በማለት አስጠነቀቃቸው። ያው የአላህን ህግ ጥሳችሁ እንደገና ሪባ እንቀበላለን ካላችሁ በእስልምና ውስጥ በቀጥታ እኔና መለክተኛዬ ጋራ ጦር እንግጠም እንደማለት ይቆጠራልና ይሄን አውቃችሁ ግቡበት አላቸው። ወኢን ቱብቱም ቀደም ሲል የነበረውን ጥፋታችሁን አውቃችሁ አሁን ከተመለሳችሁ ፈለኩም ሩኡሱ አምዋሊኩም እኔም በህገ ወጥ መንገድ ያበደራችሁት ገንዘብ በሙሉ ይቅርባችሁ አልልም፣ ራሰል ማሉ ዋናው ሂሳባችሁ ልትመልሱ ትችላላችሁ ብዬ ፈቅድላችኋለሁ። ላ ተዙሊሙን እናንተ የማይገባችሁን ትርፍ ወለድ በማምጣት ተበዳሪዎችን አትበድሉም። ወላ ቱዙለሙን ዋናው ገንዘባችሁን ደግሞ አትጠይቁ በማለትም አትበደሉም። እናንተም ሌሎችን ሳትጎዱ እናንተም ሳትጎዱ በመሐከል በዚህ መልክ ነው ሁኔታው መፈጸም ያለበት በማለት ነገራቸው። በተለይ ፈእዘኑ ቢሐርቢ ሚነላህ የሚለውን ሲሰሙ ላ የደለና ማአላህ ወረሱሊሂ አሉ ይባላል። አላህና ረሱል ጋርስ ጦርነት የምንገባበት ምክንያት አቅሙም የለንም በቃ ትተነዋል በማለት አቆሙ። ምክንያቱም ሙእሚን የሆነ ሰው ይህ ነውና ማድረግ ያለበት ማለት ነው። ወኢን ካነ ዱ ዑስረቲን የሚበደረው ሰውዬ ደግሞ በጣም የከባድ ችግር ባለቤት ሆኖ ከተገኘ ዋናውንም ገንዘብ ለመክፈል ካዳገተው ማለት ነው። ፈነው ቢረሱን ኢላ መይሰራ ያ ያጣውን ሰውዬ እስከሚያገኝና እስከሚሻሻል ድረስ ጊዜ መስጠት አለባችሁ እንጂ ውለዳት ብላችሁ አታስጨንቁት፣ ዋናውንም ቢሆን ከሌለው አያገኘውምና ማለት ነው። ወአንተ ሰደቁ ኸይሩን ለኩም እንዳውም እናንተ ሀብታም ባለጸጋዎች ናችሁ፣ እሱ የዕለት ጉርሱን አጥቶ ተበድሮ ብድርም መክፈያ ካጣ ከዚህ ድረስ የተቸገረውን ወገናችሁን አንጣ ብላችሁ ከማፋጠጥ ለአላህ ይሆነናል ብላችሁ በመመጽወትና በመተው ብታልፉት የበለጠ ለእናንተ የተሻለና መልካም እንዳ የሚያስገኝላችሁ ነው በማለት አፉ እንዲሉት ያግባባቸዋል ማለት ነው። እንኩንቱም ተዓለሙን በጣም የተቸገረን ሰውዬ በይቅርታ ማለፍና መርዳት ምን ያህል አጅር የሚያስፈጥ መሆኑን ብታውቁ መተውን እንደምትመርጡ ነው አላቸው። እና እዚህ ላይ ነቢያችን አለይሂ ሰላቱ ወሰላም ቀደም ሲል በነበሩ ኡመቶች አንድ ሰው ነበር አሉ፣ ብዙ ኸይር ነገር አይሰራም ግን ሀብታም ባለጸጋ ነው። ሰዎች በሚበደሩበት ጊዜና ብድራቸውን እንዲከፍሉ በሚጠይቃቸው ጊዜ ለሰራተኞቹ መመሪያ ይሰጥ ነበር ይባላል። ገንዘቡን በምትጠይቁ ጊዜ እደኛውን አለኝ ብሎ ከሰጠ መልካም፣ የለኝም ቸግሮኛል ካለ እለፉት። ምክንያቱም ይህን የቸገረ ሰው በማለፋችን አላህም እኛን ስህተታችንን ያልፈን ይሆናል እያለ መመሪያ ይሰጥ ነበር። በዚህ መልክ ብዙ ችግሮችን እየረዳ ከቆየ በኋላ ሞተ። በሚሞት ጊዜ አላህ ሱብሓነሁ ወተዓላ ለመላእክቱ መመሪያ ሰጠ ይባላል። ይህ ሰውዬ በሌላ በኩል ብዙ ኸይራት አልነበረውም ግን ለዲዎች የሚራራ በመሆኑ እንደዚህ ያደርግ ነበርና ይህንን ባሪያዬን አትቆጣጠሩ ትለፉት፣ እሱ እንኳ በትንሽ አቅሙ ድሆችን ሲያልፍ ቆይቷልና እኔ እሱን አልቆጣጠረውም ብሎ ማረው በዚህ ሰበብ ይላሉ። ስለዚህ የዚህ አይነት ውጤት የሚያመጣላችሁ መሆኑን አውቃችሁ ድሆችን እርዷቸውና ተባበሯቸው ነው። ወጥቁ ተጠንቀቁ የውመን አንድ አሳረኛ ቀን አለና ወደፊታችሁ ተደቅኖ የሚጠብቃችሁ እሱን ቀን ብትጠበቁትና ብትጠነቀቁት ይሻላል። ቱርጃኡነ ፊሂ ኢላላህ እና ይህ ቀን ምን አይነት ቀን ነው ብትሉ በዛ ቀን ውስጥ ተየመቃብራችሁ ተነስተታችሁና ተመልሳችሁ ወደ አላህ ወደ ጌታችሁ በመቅረብ የሥራ ዋጋችሁን የምታገኙበት ዕለት በጣም በጥንቃቄ ልትጠብቁት ይገባል ይላል። ثم توفى كل نفس ما كسبت وهم لا يظلمون እና በዛ ቀን ነፍስ የተባለች ሁሉ እዚህ በመድራዊ ዓለም ላይ ይያለች የሰራችውን ሥራ 100% ትከፈላለች። خيرም በخير شرونም በشر ብዙንም እንደብዛቱ ትንሽንም እንደትንሽነቱ የሰራችውን ሥራ የምትረከብበት وهم لا يظلمون በአጠቃላይ ፍጥረታት የተባሉ ሁሉ ከሰሩት ሥራ በወንጀላቸውም የማይጨመርባቸው ተመልካም ሥራቸውም የማይቀነስና የማይበደሉበት ትክክለኛ ፍትህ የሚረጋገጥበት ዕለት ነውና እሱን ቀን ከወዲሁ ጌታ አዘዛችሁን በመስራት የከለከላችሁን በመከልከልና በመራቅ ተጠንቀቁ ባላቸው ይላል። እና ይህች አያት የቁርአን መደምደሚያ ናት ይባላል። ነብያችን አለይሂ ሰላቱ ወሰለም ከዚህ ዓለም ለመለየት ሲቀርቡ የመጨረሻ የወረደችው ይህች አያት ነች። እሷ ከወረደች በኋላ 9 ቀን ብቻ ነው በዚህ በዱንያ ላይ የቆዩትና ቁርአኑም በዚህ ነው የተደመደመው ይባላል። يا ايها الذين امنوا اذا تداينتم بدين الى اجل مسمى فاكتبوه وليكتب بينكم كاتب بالعدل ولا يأب كاتب ان يكتب كما علمه الله فليكتب وليملل الذي عليه الحق وليتق الله ربه ولا يبخس منه شيئا فان كان الذي عليه الحق سفيها او ضعيفا او لا يستطيع ان يملل هو فليملل وليه بالعدل واستشهدوا شهيدين من رجالكم فإن لم يكونا رجلين فرجل ومرأتان ممن ترضون من الشهداء أن تضل إحداهما فتذكر إحداهما الأخرى ولا يأبى الشهداء إذا ما دعوا ولا تسأموا أن تكتبوه صغيرا أو كبيرا إلى أجله ذلكم أقسط عند الله وأقوم للشهادة وأدنى أن لا ترتابوا إلا أن تكون تجارة حاضرة تديرونها بينكم فليس عليكم جناح الا تكتبوها واشهدوا اذا تبايعتم ولا يضار كاتب ولا شهيد وان تفعلوا فانه فسوق بكم واتقوا الله ويعلمكم الله والله بكل شيء عليم. يا ايها الذين امنوا ان انت بجتاچو با اللهنا اندوم بهغغاتو يامناچو وگنوچوي اذا تداينتم بدينين በእዳ ውለታ በመተሳሰሩበት ጊዜ ኢላ አጀሊ ሙሰማ እስከ ተወሰነ ቀጠሮ ድረስ ያ አንድ ነገር አበድራችሁ ይሄን ያህል ጊዜ ቆይተ ተከፍላለህ በሚል መልክ ሰዎች ጋራ ስትዋዋሉ ማለት ነው። ፈክቱቡ ይሄንን በቀነ ቀጠሮ የሚሰጥን እዳ መዝግቡት በጽሑፍ አስፍሩት ተዋለት አደረ ይረሳልና ኋላ ችግር እንዳያስከትልባችሁ በጽሑፍ አረጋግጡ ይላል። وليكتب بينكم كاتب بالعدل ان انت راساچو لمصاف ما تشلوم كهونه ليلا ثلاثنيا اكال امطونا يصفت مويا يالو بتككل ان انت ينهجراچوت ولتاچون يمزغبلاچو ولا يبا كاتب ان يكتب يا مصاف لمدنا مويا يالو سو دغمو ناصافلن بلاچو ستتيقوت لمصاف امبي اندايلنا اندايلكم كلهم الله بسطو موياو ወገኑን ማገልገል ስላለበት ግዴታው ነውና እናንተ ጻፍልን ብላችሁ ስትጠይቁ እሱ እንቢ ማለትም አይተበቅበትም አዝጀዋለሁኝ ማለት ነው። እና ይክቱበ ከማ አለመሁላህ አላህ Subhanahu Wa Ta'ala ሌሎችን ማህይም ሲያደርግ እሱን እንደዚህ አይነት ባለሞያና ሙሁር አድርጎ እንዳሳወቀውና እንዳስተማረው ሁሉ ያአላህን ውለታ መክፈል ስላለበት በዛ አጋጣሚ ችሎታ ለሌላቸው ወገኖቹ መርዳትና መተባበር ያለበት መሆኑን አውቆ ይጻፍላችሁ ይላል። ፈለክቱ እና ሁንም አዝጀዋለሁና ይጻፊ ሰውዬ ይጻፍ ወልም ለልዲ አለይ الحق እና እሱ ለመጻፍ በሚቀርብበት ጊዜ እዳው ያለበት ሰውዬ ይቅረብና ቃሉን ያቀብል። እሱ ለሞያው ነው እንጂ ጻፍ የተባለው የራሱን ሐሳብ ይያወጣ የሌለ ነገር እንዳይጽፍ ቃል መስጠት ያለበት የዳው ባለቤት ነው። ተገሬ በእንዲህ አይነት ጊዜ ይሄን ያህል ገንዘብ በብድር ወስጃለሁኝ ከእንዲህ አይነት ቆይታ በኋላ እከፍላለሁኝ ይያለ ቃሉን ይያቀበለው ያኛው ይመዝግብለት ማለት ነው። ወለተቂላ ረበሁ እና ይሄ ጻድቁ ሰውዬ ጌታውን አላህን ይፍራ ያው እነሱ ማህይሞች ናቸው አያውቱም አያነቡትም ብሎ ያልሰጡትን ቃል በመጨመርና በመቀነስ በማዛባት እንዳምታታ በትክክል የሰጡትን ቃል ብቻ ይመዝግብላቸው ነው የሚለው። አንዳንድ እንግዲህ ተንኮለኛ ጸሐፊ እነዛ ሰዎች ስለማያውቁት ያላሉትን ቃል ማከል ጣልቃ ያገባና ኋላ እንዲጣሉ ያደርጋቸዋል። ይህ እንዳይሆን ይጠንቀቃል። ወላ ይብኸስ ሚንሁ ሸይአ እነሱ ከሰጡት ቃል ወይም ሂሳብ ምንም ነገር አያጓድል። ያንን የሰጡትን ቃል በሚገባ ይመዝግብላቸውና እንደገና ዙሮ አንብቦ ያረጋግጥ ማለት ነው። እና እንግዲህ አላህ ሱብሃነሁ ወተዓላ የኢኮኖሚንም ጉዳይ ቸል ያላለው መሆኑን ያሳየናል ማለት ነው። ዝምና በሁሉም ነገር ትኩረት ይሰጣል። እና ኢኮኖሚን በሚመለከት እንግዲህ ሰዎች በገበያ ዓለም ብዙ ውለታዎችን ይዋዋሉና ለዚህ ነገር ትኩረት በመስጠት ይህንን ረጅም አያት በዚህ ጉዳይ ላይ ነው እንዲያተኩር ያደረገው። በዚህ መልክ ሲዋዋሉ ሲውል ሲያድር መርሳት መዘንጋት ስለሚኖር በጽሑፍ ያዙት ሂሳባቸውን፣ ለመጻፍም ካልቻሉ ደግሞ ሌላ ሶስተኛ አካል ጋብዘው ያጽፉ። ያ የሚጋበዘው ክፍልም እንቢ እንዳይል ወይም ደግሞ በልግም ተበሳጭቶ ያልሰጡትን ቃል በመስጠት ችግር እንዳይፈጥርባቸው በማለት በአጠቃላይ ሁሉን ነገር በተስተካከለ መልኩ ስርዓት ያዝዘዋል ማለት ነው። فإن كان الذي عليه الحق سفيها أو ضعيفا የብትሩ እዳ ያለበት ሰውዬ አስተሳሰቡ ደካማ ሞኝ ቢሆን ወይም ደግሞ በተፈጠረው ችግር ያለበት ለመናገር የማይችል ዱዳ ወይም በጣም እድሜው የገፋ ሽማግሌ አሮጊት ቢሆን ወይም ደግሞ አውላ የስተጥ በተለያየ ምክንያት ችሎታ የሌለው ወይ ቋንቋው የተለየ ይሆንና የሚዋላቸው ሰዎች ጋራ በቋንቋ የማይግባባ የሆነ እንደውሳ አይጉሚለሆ ራሱ ቃሉን ለመስጠትና ለማስመስገብ በቀጥታ ችሎታ ከሌለው ፈሉምሊል ወልዩሁ ቢልዓድል እሱን የሚተካው ወኪሉ ወይም ዋቢው ዘመዱ የሆነው ሰውዬ ከሱ ሐሳቡን ተቀብሎ በመወከል ለዚህ ለጻፊው ቃሉን በመስጠት ያስመዝግብለት ይላል። አሁን ደግሞ እንደገና ሶስተኛ አካል ላይ እንዲሄድ ያደረገው ማለት ነው። ይሄ የዳው ባለቤት መጻፍ አይችልም ነበር ለጻፊው ቃሉን እየሰጠ ያለበትን ዳ እየነገረ ያጽፍ ተብሏል። እሱ ራሱ ሰፊ እንደሞኛለ ነገር እንደብ ያለ ነገር ወይም ህፃን ነገር ወይም ደግሞ በጣም እድሜው የገፋ የጃጃ ሽማግሌ ወይም ደግሞ ቋንቋው ጻፊው ጋራ የማይገናኝ እሱ የሚያቀው ቋንቋና ጻፊው የሚያቀው ቋንቋ የተለያየ ከሆነስ ምን ይሆናል ከተባለ የዛ ጊዜ ደግሞ የዚህ የደኛው ወኪል ወይም ዋቢ የሆነ ሰው ይፈለግና የሚያምነው ሰው ያ ከሱ ሐሳቡን ከወሰደ በኋላ እንደገና ለጻፊው ኢምላ እያደረገ ያስመዝግብለት ይላል። ወሰሽዱ ሸሂደይን ሚን ሪጃሊኩም በተጨማሪም ደግሞ ጽሁ ብቻውን በቂ ስለማይሆን ከናንተ ከሙእሚኖቹ መካከል ሁለት ሰዎች ለኢዳው እማኝ አድርጉ። በተወሰነ ጊዜ ይሄን ያህል ገንዘብ ገሌ ተገሌ ተቀብሏል በእንዲህ አይነት ጊዜ ከፍላለሁ ብሎ ቃል ገብቷል የሚል ምስክሮች አድርጉ ነው የሚለው። ፈእለም የኩና ረጁለይኒ ለምስክርነት ሁለት ሰዎች ካልተሟሉ ፈረጁሉ ወምራአታን አንድ ወንድና ሁለት ሴቶችም ሊሸፍኑ ይችላሉ ይላል። እና አንድ ወንድ ከተገኘ በዛኛው ወንድ ፈንታ ሁለት ሴት ቢተካበት ይችላል ይላል። ሴቶች ግን ለአንድ ወንድ ሁለት ለምን ሆኑ ለሚለው ጥያቄ መልስ ይሰጥበታል ራሱ ማለት ነው። እና እነዚህ ምስክሮች በታዛቢነት እንዲገኙ ሚመን ተርዶነ ሚነ ሹሃዳ እነዚህም ሰዎች ደግሞ ከምስክሮች እናንተ የምትወዷቸውና የምታምኗቸው ሰዎች መሆን አለባቸው በዲናቸው ማለት ነው። በዲናቸው የታመኑ የማይወሹና የማያጭበረብሩ ከሆኑት ሰዎች ሁለት ወንዶች ወይም አንድ ወንድና ሁለት ሴቶች እንዲታዘቧችሁ አድርጉ ይላል። እና ምን ተርዶነ የሚለው በዲኑ በኩል ገሌ ይዋሻል ያታልላል የማይባል ታማኝ ሰው ማለት ነው እንጂ በግል ቅራኔ ኢማን ይያለው እገሊን አልወደውምና ምስክር አይሆንልኝም ማለት አይገባም። ምክንያቱም የሚመሰክረው ያ ሰው ለአላህ ለዲኑ ብሎ ነውና ማለት ነው። እና ሴቶች ግን ባንድ ወንድ ፈንታ ሁለት እንዲሆኑ የተደረገበት ምክንያቱ ምንድነው? አንተ ቢለ ኢህዳሁማ አንዷ ምናልባት ሐሳቡን የሳተችውና የዘነጋችው እንደሆነ ፈተዘክረ ኢህዳሁማ الاخرى ሌላኛዋ ያቺን የዘነጋችውን ለማስተዋወስና ተደጋግፈው ያንድ ወንድ ሐሳብ ያለ ለማቅረብ እንዲችሉ ነው ይላል። ሴቶች በተፈጠሯቸው አስተሳሰባቸው ከወንዶች ይለያል። ብዙ ጊዜ ስሜት ያጠቃቸዋል ይባላል። በኸይር ነገር ሆነ በሸር ነገር በቀላሉ የመመረዝና ሐሳባቸው የመረበሽ ሁኔታ ያጠቃቸዋል። ያ በሆነ ቁጥር ደግሞ አንድን ሐሳብ በጭንቅላታቸው ብዙ ጊዜ ይዞ መቆየቱ ያስቸግራቸዋል። በተፈጥሮ አላህ ያው ያጠመጠውን ቃያ ቃልና የነሱ አንጎል ለየት ያለ መሆኑን ማወቁ ነው ማለት ነው። ይህ በመሆኑ እንግዲህ ብዙ ጊዜ ከቆየና ተዘገየ በኋላ የዛ ጊዜ ያያችሁትና የሰማችሁትን ተናገሩ ቢባሉ ሁላቸውም ሙሉ በሙሉ እርግጠኛ ሆነው ያንን የሚያውቁትን ነገር ላያቀርቡ ይችላሉ። ወይ ሂሳቡን ወይ ጊዜውን ያዛቡታል። ግን ሁለት ከሆኑ ከአንድ አንበሳ ሁለት ቆሳሳ እንደሚባለው አንዷ ለሌላው ሐሳብ በመስጠት የዛ ጊዜ እኮ በይህ መልክ ነው የተባለው ትዝ ይልሻል በማለት በመጠያየቅ ሁለታቸው ተቀናብረውና ተረባርበው ያንድ ወንድ ሐሳብ ያህል ያመጡ ይችላሉና ለዚህ ሲባል ነው ሁለት ሆነው ይመስክሩ ያልኩበት ምክንያቱ ነው የሚለው። ይህ እንግዲህ በጋሊብ ነው። በአመዛኝ ብዙ ጊዜ ወንዶች አንድን ሐሳብ ብዙ ጊዜ ይዘው የመቆየት አቅም ሲኖራቸው፣ ሴቶች ደግሞ ብዙ ጊዜ በቆየ ቁጥር ሐሳብ በቀላሉ ይጠፋባቸዋል። ለዛ ሲባል ነው ሁለት እንዲሆኑ የተደረገው ነው የሚለው። ወላ የበሹሃዳኡ ኢዛ ማድዑ ምስክሮች ደግሞ ለእማኝነት በሚጠሩበት ጊዜ እምቢ ማለት የለባቸውም። ሴቶቹም ሆኑ ወንዶቹ ማለት ነው። እንዲህ አይነት ውለታ ልዋዋል ፈልግ ያለሁ ና ቶሎ ታዛቢ ሁንልኝ በሚባልበት ጊዜ አይ ረኔ እንዲህ አይነት ስራ አለብኝ አልችልም፣ ወይም ደግሞ ኋላ የተጣላችሁ እንደሆነ ፍርድ ቤት እናመስክር እያላችሁ ልታመላልሱኝ ነው ብሎ በመፍራት መሸሽ አይገባም። ይሄ ማህበራዊ ግዴታ ነው። አንዱ ለሌላው መርዳት አለበት፣ ነግበኔ ነው በሱም ይደርሳልና ማለት ነው። እንደገና ደግሞ ኋላ በምስክርነቱ ለማስመስከርና ለማረጋገጥም ሲፈለግ ናመስክርልኝ ሲለው ማጉላላት ወይም እምቢ ማለት አላውቅም ብሎ መለገም አይገባም። ይህ አማና ነውና የሚያውቀውን ነገር ሂዶ ለመንገር ወደ ኋላ ማለትና ማፈግፈግ አይገባውም ምስክር የሆነ ሰው ይላል። ኢዛ ማድዑ የሚለው እንግዲህ ሁለት አይነት መሆኑ ነው ትርጉሙ። አንደኛ መጀመሪያ ና ታዘብልኝ ሲለው እምቢ እንዳይል ኋላ ችግር ያመጣብኛል ብሎ በመፍራት፣ እንደገና ደግሞ ያንን ታየና ታወቀ በኋላ በሚፈለግበት ሰዓት ደግሞ ናመስክርልኝ ሲለው ፍርድ ቤትም ሆነ ሽማግሌ ፊት እምቢ እንዳይል ይህ የአላህ አማና ነው በማለት እነሱንም ግዴታ ጣለባቸው ማለት ነው። ወላ ተጻሙ አን ተክቱቡሁ ሰጊረን አው ከቢረን ኢላ አጀሊሂ የእዳን ጉዳይ የገንዘቡ መጠን ጥቂትም ትልቅም ትንሽም ቢሆንም እዛው ተዋዋላችሁበት ጊዜ ገደብ ድረስ ከመመዝገብ ቸል እንዳትሉትና እንዳትሰለቹ አሁንም ደግሜ አደራላችኋለሁ ይላል። መጀመሪያ ምክቱቡሁ ብሎ ነበረ የጀመረው። አሁንም አንዳንድ ጊዜ እዳ መጀመሪያ ሲዋዋሉ ጥቂት ከሆነ ገንዘቡ በተለይ አይ ምንም አይደለም አንረሳውም ብለው በስንፍና ይተውትና ኋላ ግን ትንሿ ገንዘብ ትልቅ መዘዝ ታመጣለች ይካዱና ማለት ነው። እና በዚህ እንግዲህ በእዳ መልክ በምትዋዋሉበት ጊዜ በቃልና በመተማመን ብቻ አትለፉት። ገንዘቡ ትንሽም ይሁን ትልቅም ይሁን እዛ ይከፈላል ተብሎ የተወሰነለት ክፍለ ጊዜ ድረስ የገንዘቡ መጠንም የቀጠሮውም ልክ በሚገባ ቁልጭ ተብሎ መጻፍ አለበት። ይህንን ከመጻፍ እንዳትሰላችሁና እንዳትስታነፉ ይላል ማለት ነው። ذلكم اقسط عند الله ان اذا بمتواالو ጊዜ ያን የተዋዋላችሁትን እዳ መመዝገባችሁ በወቅቱ እንዲሁም ደግሞ በተጨማሪ ምስክሮች ታዛቢዎችን ማሳወቃችሁ በአላህ ዘንዳ በጣም ቀጥተኛ የሆነ መንገድ ነው። እናንተ ወደፊት ላለመካዳትና ላለመጣላት ዋስትና ይሆንላችኋል ማለት ነው። ወአቁሙ ሊሻሃዳ ለምስክርም ደግሞ ደጋፊ ነው። የምስክሮች ቃል ደግሞ ከኋለ ታደረ በጣም ጊዜ ሲረዝምባቸው ይረሳሉ፣ ይሳሳታሉ። ጽሑፍ ካለው ግን ጽሑፉ ለነሱ መነሻ ይሆንላቸዋል ማለት ነው፣ ያጠናክራቸዋል። ጽሑፉ ይነበብ ይባላል፣ መጀመሪያ ይነበባል። በዚህ መልክ ነው ወይ እናንተ የምታውቁት ሲባሉ በደንብ ስለሚያስታውሱ አዎን ብለው በቀላሉ እነሱ መልስ ለመስጠት ይደግፋቸዋልና ሁለቱ ነገሮች በመደጋገፍ በሚገባ ሀቁን ይጠብቁታል ማለት ነው። ወአድና አላ ተርታቡ እናንተም ደግሞ በውለታ መልክ ያቆያችሁትን ነገር ጊዜው በቆየ ቁጥር በመርሳት ተንኮል እንኳ ባታስቡ መጠራጠር ይከተላል። ያ መጠራጠር እንዳይመጣም ያቀርባችኋል የመመዝገቡ። ወረቀት ያዘውን አይለቅም እንደሚባለው ከተመዘገበ የፈለገውን ያህል ጊዜ ቢቆይ ያው የተመዘገበው ነገር ነው የሚመጣው፣ ሰው ታልሰረዘውና ካልደለዘው በስተቀር ማለት ነው። እና ላለመጠራጠርም የበለጠ አስተማማኝና አቅራቢ ይሆናል። ኢላ አንተኩነ ቲጃረተን ሓዲረተን ቱዲሩናሃ በይነኩም ውለታ የምትለዋወጡባት የንግድ ስራ በመካከላችሁ እጅ በጅ የምትቀባበሏት ካልሆነ በስተቀር እንግዲህ ቀነቀጠሮ ሳያስፈልግ አሁኑ ካሽ እጅ በጅ የምትለዋወጡት የንግድ ስራ ከሆነ ባይጻፍ አይመዘገብም ምንም አይደለም። ምክንያቱም አሁኑ ሂሳቡ ተዘግቷልና መካሪያ ስለማይመጣ ማለት ነው። እና የንግድ ስራ ምንጊዜም ጥንቃቄ ያስፈልገዋል። ሰዎች የገንዘብ ጥቅም ስለሚያጣልላቸው አንዳንዶቹ በመዘንጋት በመርሳት ሌሎቹ አውቀው ለማምታታት በመፈለግ ያው ማጭበርበር ያለ ጉዳይ ስለሆነ ኢላ አንተኩነ ቲጃራተን ሐዲራ አለ። ውለታ የምትዋዋሉባት እለታዊ እጅበጅ የምታንቀሳቅሷት ቱዲሩናሃ በይነኩም በመካከላችሁ አሁኑ በእለቱ የምታንቀሳቅሱትና በእለቱ ሂሳቡን የምትዘጉት ንግድ ከሆነ እሱ ባይመዘገብም ግደለም ፈለይሰ አለይኩም ጁናሁን አላ ተክቱቡሃ። እለት በእለት የምታንቀሳቅሷቸው በሆኑ የንግድ ስራዎች ባትመዘግቧቸውም ወንጀል የለም። ግን መመዝገቡ ለእነዚህም ቢሆን ይመረጣል ማለትን ያመለክታል። ምክንያቱም ይህም ቢሆን አሁኑ ከፍሎ ህዶ ተረክቦ ሲያበቃ ዞር ብሎ አላስረከብከኝም ሊል ይችላልና ዝም ላይ መመዝገቡ የተመረጠ ቢሆንም እንደዛኛው ግን በጣም የጠበቀ አይደለም ወንጀል የለባችሁም ብትተውት ይላል። ዋሽዱ ኢዛ ተባያቱም በማንኛውም የንግድ ስራ እቃ በምትሸጡና በምትለዋወጡበት ጊዜ ታዛቢዎችን አሳዩና አሳውቁ ይላል። አሁንም እንግዲህ ቀጠሮ ባይኖርም በእለት ንግድም ቢሆን ተንኮለኞች ለመግዳትና ለማምታታት ስለሚሞክሩ በምትሸጡና በምትለውጡበት ጊዜ ምስክሮች ቢያውላችሁ የተሻለ ነው። ወላ ይባረ ካቲቡን ወላ ሸሂድ ጸሐፊዎች ደግሞ ለእናንተ አገልግሎት መስጠት አለባችሁ ተብለው ታዘዋል። ይሁን እንጂ እነሱም ደግሞ ለእናንተ አገልግሎት በሚሰጡበት ጊዜ በእናንተ በኩል መበደልና መጎዳት የለባቸውም። ምስክሮችም ለምስክርነት ስትጠሩ እንቢ እንዳትሉ ብያቸዋለሁ። ይሁን እንጂ እነሱም ደግሞ በእናንተ በኩል እንዳይጎዱ የእነሱንም መብት እወቁና ጠብቁላቸው ይላል። ማለት ምንድን ነው? ጸሐፊውን አጻፍልኝ በምትለው ጊዜ ስራ ላይ ወይም ችኳሎ ላይ ይሆናል። አልችልም ብሎ እንዳያመካኝ አላህ አዘዋል ተብሎ ተገዶ ሊሄድ ነው ማለት ነው። ግን ያንን ነገር ለአንተ አገልግሎት ለመስጠት በሚሄድ ጊዜ የእሱን ስራ አቋርጦ ነው የሚሄደው። የእሱን ስራ እስካቋረጠ ድረስ ያን ሂሳብ የሚሸፍን ደሞዝ መክፈል ይኖርብሃል ማለት ነው። ወይም ደግሞ ምሽዋር ሊኖረው ይችላል። የሚከፈል ነገር የታክሲ ምናምን የሚያስፈልግ ከሆነ አላህ አዘዋል ምን ላድርግህ እያለ በራሱ ሂሳብ እንዲመላለስ አታደርገውም። ትከፍልለታለህ ወይም የቀናበል የሚያስፈልግም ከሆነ ያንን ትሰጠዋለህ እንዳቅምህ እንጂ እንብለ ምን አገባኝ እኔ አላህ ግዴታ አድርጎብሃል እያልክ እሱን ማስቸገርም የለብህም። ምስክሮችም እንደዛው ነው። ብዙ ጊዜ ያው ፍርድ ቤት ለመመስከር በሚመላለሱበት ጊዜ ወጭ ካስፈለገ ወጭ ይከፈላል። እንደገና ደግሞ የቀናበልም ካስፈለገ ወይም ሩቅ ሀገር ሄደው የሚመሰክሩም ከሆነ ያ የሚያወጡትንና የሚያጠፉትን ጊዜ የሚተካ ነገር መሰጠት አለባቸው እንጂ አላህ አዘዋል ምን ላድርግህ እያላችሁ እነሱን ማስተቃየትና ማስቸገርም የለባችሁም ይላል። እና በአጠቃላይ ሁሉም እንዲደጋገፍና እንዲረዳዳ እንጂ አንዱ ሌላውን እንዲበድል አይፈቀድም ማለት ነው። ወይም ተፈአሉ በምስክሮችና በጸሐፊዎች ላይ ዶረር ጉዳት ነገር ብትፈጽሙ ፈኢነው ፍሱቁም ቢኩም ይህ አድራጎት በእናንተ በኩል ብልግና ነው ከአላህ ፍቃድ የሚያወጣችሁና የሚያስወቅሳችሁ ጉዳይ ነው ማለት ነው። ወተቁላህ ስለዚህ ሁላችሁም አላህን ፍሩ። ወዩአሊሙኩሙላህ አላህን ከፈራችሁ አላህ ደግሞ ለዲናችሁም ለዱንያችሁም የሚበጃችሁን ሁሉ ያሳውቃችኋል ቢበረከት ይተቋ ማለት ነው። ወላሁ ቢኩሊ ሸይን ዓሊም አላህ በሁሉም ነገር አዋቂ ነውና ኢኮኖሚያዊ ዘርፉንም በሚመለከት በዚህ መልክ ነው መመሪያ የሚሰጣችሁ ይላል። وإن كنتم على سفر ولم تجدوا كاتبا فرهان مقبوضة فإن آمن بعضكم بعضا فليؤد الذي ائت من أمانته وليتق الله ربه ولا تكتم الشهادة ومن يكتمها فإنه آثم قلبه والله بما تعملون عليم. وإن كنتم على سفر يا دولتها بمتوالوا بالجزية بغزوا لاي بتهونوا داقموا مالتنا قدم سيلن قريبا قربيت هنا ولم يوالوا تنبرا. አሁን ደግሞ ውለታው የሚካሄደው መንገድ ላይ የጾም መስታሪያዎች ባልተሟሉበት ወይም ጻፊ እንደልብ በማያገኝበት ቦታ ከሆነና ወለም ተጅዱ ካቲበን በእለቱ ጻፊ ሳታገኙ ብትቀሩ ፈሪሃኑ መቅቡዳ በዚያ በጽሁፉ ፈንታ ከእዳ ወሳጁ በኩል ለአበዳሪው የሚሰጥ መያዦ በመስጠት ለመተካት ትችላላችሁ ይላል። ሰዎች እንግዲህ እዳቸውን በውለታና በጽሁፍ ለማረጋገጥ ካልቻሉ የኛው ሰውዬ ዝም ብሎ ገንዘቡን ሰጥቶ ማመን ያቃተው እንደሆነ ምን ይሆናል? መያዦ በመቀበል መተማመኛ ሊያረግ ይችላል ነው የሚለው። አንድ ቃ ይሸጥለታል፣ ዋጋውን ከጊዜ በኋላ ትከፍለኛለህ ይላል። ያን እንዲከፍለው መተማመኛ እስከዛ ድረስ የሆነ ቃ ይዝበታል ማለት ነው። በዚህ መልኩም መጠቀም ትችላላችሁ ይላል። فإن آمن بعضكم بعضا ግን በዚህ መልኩ እንግዲህ መያዦ መያዝ ይቻላል ሲባል መያዩ ካልሰጠኝ በስተቀር አላምንህም ካለው ነው። አለበለዚያ ከፊላችሁ ከፊሉን ካመነ መያዩን ባይሰጠረ ምንም አይደለም አምናሃለሁኝ ብሎ አንዱ በሌላው ላይ እምነት የጣለ እንደሆነ ፈሪው አድለዚ ኡቱሚና አማነተሁ መታመን የተሰጠው ሰውዬ ያንን የተጣለበትን አደራ በታማኝነቱ እንዲያደርስ አደራ አለዋለሁኝ። እኔ ነኝ በመሐከላቸው ያለው ታዛቢና ማንም አላየኝምና አላወቀብኝም ወይም አልተጻፈም ብሎ እከዳለሁ ቢል ወይወለቱ ወንድሙ እስካመነው ድረስ በዛ በታመነበት መሰረት ያለበት ንዳ በሚገባ ማድረስ አለበት በማለት ግዴታ ውስጥ አስገባዋለሁ ነው የሚለው። ወለተቂላ ረበው ከሁሉም በላይ ታዛቢና ተቆጣጣሪ አላህ ጌታው ነውና ጌታውን አላህን መፍራት አለበት። ሌሎች ታዛቢዎች የሉም፣ ጾፍ የለም፣ ምንም ያረገኝም ከማለት ይልቁንስ አላህ ያቀብኛል የሚለውን ሊያስቀድም ይገባዋል ማለት ነው። ወላ ተክቱሙ ሸሃዳ ምስክሮች ደግሞ የምታቁትን ነገር ኑ መስክሩልን ተብላችሁ ስትጠየቁ የምስክርነት ቃላችሁን በማፈል እንዳትደብቁ ይላል። ወመን የክቱማ የምስክር ቃልን የሚደብቅ فإنه آثم قلبه ይህ ልቦናው ወንጀለኛ የሆነ ተንኮለኛ ሰው መሆን አለበት። እንግዲህ ልቡ በአላህ ፍቃድ ላይ የሸፈተ አመፀኛ ሰው በማናለብኝነት የሚያቀውን ነገር አላውቅም ብሎ ይክዳል ወይም በተገላቢጦሽ መሰክራል። ልቡ ወንጀለኛ ከሆነ ደግሞ መላው ሰውነቱን መሳተፉ አይቀርም ማለት ነው። ወላህ ቢማ ተዓመሉን ዓሊም ለማንኛውም በምትሰሩት ስራ ሁሉ አላህ በጥልቅ አዋቂ እና ታዛቢያችሁ መሆኑን እወቁ ማለት ነው። لله ما في السماوات وما في الارض وان تبدوا ما في انفسكم او تخفوه يحاسبكم به الله فيغفر لمن يشاء ويعذب من يشاء والله على كل شيء قدير. لله ما في السماوات وما في الارض بسبات سماياتنا بمدر مستيا لفترتاتوش بمولو يا الله ناتشو بمفتر بماسكنيت بماستدادرم ምንም ተካፋይና ጓደኛ ሳይኖረው ብቻውን ነው ሁሉን ነገር ያስገኘው ማለት ነው። ወእንቱ ቢዱሁ ማቢአንፉሲኩም በነፍሶቻችሁ ውስጥ ወይም በስሜታችሁ ውስጥ ያሉትን ነገሮች ይፋ ብታወጧቸው አውጥፉ ወይም ደግሞ ድብቅ ብታደርጉ ወሐሲብኩም ቢላ በሁሉም በኩል አላህ Subhanahu Wa Ta'ala ይተሳሰባችኋል። ፈይግፍሩ ሊመን ይሻ ከዚያ በኋላ ለሻለት ይምራል ወይዋዲው መንየሻ ለፈረደበትም ቅጣት ይሰጠዋል። والله على كل شيء قدير አላህም በሁሉም ነገር ላይ ችሎታው